نصيبا من النار. قال الذين استكبروا إنا كل فيها إن الله قد حكم بين العباد. وقال الذين في النار لخزنة جهنم ادعوا ربكم يخفف عنا يوما من العذاب. قالوا أولم تكوا تأتيكم رسلكم بالبينات؟ قالوا بلى. قالوا فادعوا، وما دعاء الكافرين إلا في ضلال. إنا لننصر رسلنا والذين آمنوا في الحياة الدنيا ويوم يقوم الأشهاد. كتلانت النوت مهرت يا القبان عندو دقم متفلقوت قالنا عساب قال تلانتنا كقرانا وسط أن يكون أو خلاص تموتني قال تسمع ما تشوف باتشو باتشو عندو دقم متفلقوت بوين قال يلم مغروش كيف حالك؟ وإذ يتحاجون في النار جهنم سبوج جهنم ألم مستقوش بلو كركر نترك يا حساب ملو بعد الرقو قزي يا محمد اسكي لهزبوش استوساتشو. واذكر حين يختسم الرؤساء والأتباع في نار جهنم. ዛሬ ዱንያ ላይ መሪና ተመሪዎች ተከታይና አስከታዮች በያቅጣጫው አሉ። አው ላይ ቁጭ ብለው ሰዎችን ከእነተኛው ጉዳና የሚያግዱ ሰዎች በያገሩ ተሰብስገው ይገኛሉ። ቂያማ ቀን ኢላ አላሁ ጀለ ወዓላ እነዚህ ሰዎች ጀሃነም ዓለም ውስጥ ሁሉም ይገባሉ። ኩፍርን መርጠው ማስተባበልን መርጠው የተቀመጡ አካሎች ሁላቸውም ወደ ጀሃነም ይገባሉ። ጀሃነም ዓለም ውስጥ ገብተው ግን ዝም አይሉም ማለት። ወኢዝ የተሐጁና ፊና ፊናር ጀሃነም ዓለም ውስጥ እሳት ውስጥ ሆነው ክርክሩ ሙግቱ ይቀጥላል። ፈየቁሉ ዱዓፋ በዛ ሰዓት ደካሞቹ ተከታይ ወይም ተመሪ የነበሩ ግለሰቦች ምን ይላሉ? ፈየቁል እንዲህ ይላል الضعفاء ان زادك كاموچنا تمريوچو للذين استكبروا لنزا دنيا هيوت لاي كراتن تبيتن لسنقوا عبرواچو ود جهنم لغبوا اكالوچ نراچو قال ان كنا انيا كو نبر يلواچو قال لكم تبعا لان انت تكتاش نبرن يلواچو قال إنا كنا لكم في الدنيا أتبعا دنيا هيوت لا إيان لا تشوف ينان تتكتاوج كالخدم من قادوا لأوامركم لك إن أنتن لما قل قل إن تزقاج أكال إن أنتن هل إنك تتنبر عند نقر ستازون تأذرات النفس مالن ونطيعكم فيما تدعوننا إليه من الكفر والضلال إن أنتن الكفر على ستارون الشبر المتعلن ولا تمت ولا ستت ولا ونجل ستارون الشبر المتعلن برا أدر قيالات شهن النقر ሁሉ ወደ ኋላ መለስ ብለን ሳናይ ያንዳንዱን ነገር እንፈጽም ነበር። ስለዚህ ዱንያ ላይ እናንተ የኛ መሪዎች ነበራችሁ። እኛ እናንተ سنከከልና እሺ سنን ነበር። ታዲያ ፈሃል አንቱም ሙህሉን እናንተ ምታቃቁናችሁ እንዴ? ፈሃል ማለት استفهامية ነው። فهل انتم ننتناچون دي مغنون عنا كنيا لاي امتابقاقونا امتابقاقونا قاتاچن كنيا لاي اندي قنس اندي نسا مكلاكل متچلو اكالوچ ناچو ايلواچوال فهل انتم مغنون ننتم امتابقاقوناچو وي عنا كنيا لاي نصيبا يتوس درشا من العذاب يتزنبب بن كالو يتسقال بيت كالو جهنم قطات يتوس النجر كنيا لا بمنسات قطات بمكلاكل متتقن متتقاقوناچ هو دنيا لا انت تازاچن انانت تكتال هوناچن ينان قال مسماچن مندنمو يهو زاري جهنم عالم مست عالننا دنيا لا نكتلاچو اندن ዛሬ ተቀበለው ተከታዮች መሪዎች ደካሞቹ ጥያቄ ያቀርባሉ። ሁሉ አይሰማም ይለች ነው ልክ ነኝ? እነች ወንጀል ዓለም ወደ አመጽና ወደ ተሳሳተ መንገድ ሲመሩ የነበሩ አካሎች ነሱም ጀሃነም ዓለም ውስጥ ገብተው ጥያቄ ያቀርቡላቸዋል ለምን ይላሉ? قال الذين استكبروا النزا يكروا ينبروا اهم استكبروا سين كراتن يمرطوا اكالوش مالت حقنا نقبل مشا سلم كراتن سيجلصوت بطروا الحق وقمتوا الناس الى الارض حقن على تقبل باينتنا سوين زق ادغوا مايت نو كرات سلازي انذي ما كاروش حقنا نقبل بلوا هاتاچو كون نبياتو سيلاكو مجمره ነቢያቶች ይዘውት የመጡት ሪሳላ አንቀበልም ብለው በጋር የሚያውጁት አማሪነት ቦታ ላይ ያሉ ሰዎች ናቸው። ህዝብን የሚያስከትሉ መሪዎች ናቸው። ስልጣናችን ይቀማል ይበታችን ሆናለን ከመስኪኑ ከዳው እኩል እንሆናለን ከሚል ስጋት ሀቅን አንቀበልም ብለው አቋም ይስተነሱ ናቸው። ስለዚህ አላህ እነዚህ ሰዎች ማላቸው ኩራተኞች እውነትንም ቢያሉ ትቢተኞች ናቸው። ስለዚህ እነዚህ ትቢተኛና ኩራተኛ የሆኑ አካሎች ምን ይላሉ አለ? እናሉ እኛኮ ሁሉን ሁላችንም فيها جهنم ዓለም ውስጥ ገብተን ቅጣታችንን እያገኘን ነው። እና ምን ይላሉ? قال الرؤساء جوابا لهم መሪዎቻቸው ዱንያዎች ላይ ሲመራቸው ነበሩ አካሎች ለደካሞች ይላቸዋል እና جميعًا في نار جهنم እኛ ሁላችንም جهنم ዓለም ውስጥ እንደገባን አትዘንጉ ይላቸዋል فلو قدرنا على إزالة العذاب عنكم لدفعناه عن أنفسنا ከናንተ ላይ እንደምትሉት ቅጣቱን መከላከል የተወሰነሽ ነገር መቀነስ ብንችል ከናንተ በፊት ከራሳችን ላይ ነበር ይሄንን የጀሃነም ቅጣት ለማንሳት ምንታገለው ይላሉ። ይላሉ እና ሁሉም فيها እኛ ሁላችንም እኛ ሁሉ ወይ ወይ መርየም እየረበሸኝ ነው ምን እንደሆነ አላውቅም። መርየም ያስተጋባል ይቅርታ አው አሁን ሰማለሁ ኦኬ ምን ይላሉ እና ሁሉም ፊሃ እኛ ሁላችንም ጀሀነም ዓለም ውስጥ ገብተን በተመሳሳይ መልኩ እየተቀጣን ነው። እናንተ እንደምትሉት ከእናንተ ላይ ቅጣትን መከላከል ምንችል እናንተ መጥቀምና ከጀሀነም እሳት ማብቃቃት ከቅጣቱ ዓለም እናንተ ማውጣት ብንችል ከእናንተ በፊት ለደፈዕናሁ ዐን አንፉሲና ከራሳችን ላይ ነበር መጀመሪያ ቅጣቱ የምንከላከለው። ነገር ግን ይሄ ቅጣት በቀላሉ እናንተ እንዳላችሁት ከእናንተ ላይ ማንሳት ከእናንተ ላይ መከላከል ከራሳችን ላይ ማንሳት የምንችልበት አቅሙ ምንም ነገር የለንም። ባይሆን ይላሉ ኢነላሀ አላህ እኮ ቀድ ሐከመ በይነ ልዒባድ በባሮች መካከል ፈረደበት ቀን ነው። ቀዷ ቀዷአን ሙብረመን ላመረደ ለሁ ዛሬ አላሁ ጀለ ወዓላ ቁርጥ ያለ በፍጹም የማይሻርና የማይቀለበስ ጠንካራ የወሰነበት ቀን ይሏቸዋል። ቢድኹል ልሙእሚኒን አልጀና እሱን የተቀበሉ በጎ የሰሩትን ጀነት ያስገባት ገባው ቀድመ ጀነት ወልከሚንና ፍርዱ የማይነቃነቅ ነው ይሏቸዋል። አባታችን እንትናን እንጥራ ይሄ ማልኩም ኤክስ ትላንት አላህ በጀል መሪነት ቦታ ላይ ተቀምጦ የነበሩ አካሎች እኛ ልንጠቅማቸው አንችልም። ዛሬ ቀን አላሁ ጀለ ወዓላ ቁርጥ ያለ የማይቀለበስ ውሳኔ ወሰነበት። ከሃዲያንን፣ አመፀኞችን፣ ጠማሞችን፣ እኛን መሰሎችን ወደ ጀሀነም እሳት እንድንገባ ውሳኔ አስተላልፎ ይሄው ገብተን የቅጣቱን መዓት እየቀመስን ነው። ስለዚህ ሶሪ ልንጠቅማቸው አንችልም የሚል ግልጽ ያለ አቋም ይነግሯቸዋል። ከዛ ጀሀነም ዓለም ውስጥ ያሉ ሰዎች ራስ በራሳቸው ተሟግተው ምንም አይነት ለውጥ ማምጣት እንደማይችሉ ይገባቸዋል እና ተስፋ ይቆርጣሉ። ወዲያው ተስፋ ሲቆርጡ ምን ያደርጋሉ መሰላችሁ? ፊታቸውን ጀሀነምን እየጠበቁ ወዳሉት መላእኮች ያዞራሉ። ምን ያሉ وقال الذين في النار جهنم ዓለም ውስጥ ያሉ ሰዎች ይሰባሰቡና እንዲህ ይላሉ ለኸዘነቲ ጀሀነም ለጀሀነም ሰዎች እንደዚህ ይሏቸዋል لما يئس اهل النار بعضهم من بعض التجؤوا الى حراس جهنم يطلبون منهم التخفيف اياچو راس براساتچو تنغاغرو منم ماينس سوليوشن مامطاس ياقتاچو فيتاچون جهنمن يتبقو دالو ملائكوچ يازورنا ميلالو وقال الذين في النار جهنم عالم مست يالو سوووچ اندي يلالو لخزنه جهنم لجهنم زبنيوچ ሚሏቸዋል እድዑ ረበኩም እባካችሁ ጌታችሁን ለኛ ጥሩልን ይخفፍ عنና ከኛ ላይ ቀለል ያድርግልን የውመን አንድ ቀንም ቀብሆን ምን العذاب ከቅጣቱ አንድ ቀን እንኳን ይቀነስልን በዛብን ቃጠሎ ስቃዩ ያለ ረፍት መከራ እየዘነበብን ነው እባካችሁ ጌታችሁን ጥሩልን ከቀጣቱ አንዲትንም ቀን ቢሆን እንዲቀንስልን አድርጉ ይላሉ። ወለው مقدار يوم واحد من هذا العذاب አረባካቹ አንድ ቀን እንኳን ፍወይን በል አታቻል ሰው ስቃይ ማት ሲበዛበት አንድ ሰዓት ከዛ ስቃይ ሲገላገል ለሱ ትልቅ ዓለሙ ነው። ጀሀነም ዓለም ውስጥም ገብተው الله جل وعلا ያዘጋጀውን ቅጣት እየቀመሱ ያሉ አካሎች ምን ይላሉ ለጀሀነም ሰዎች ادعوا ربكم يخفف عنا يوم من العذاب አባካቹ አንዲትንም ቀን ቢሆን ጀሀነም ቅጣቱ እንዲቀልልን ጌታችሁን ጥሩልን ጌታችሁን ለምንልን ይላሉ። ይሄን ጥሪ ምን አቀርብ የሚያስበው እኛን ሁን ሌላው አካል አይታወቅም። ወገኖች ራሳችሁን ከጀሃነም ዓለም ውጭ እንዳለ እንት እንዳይሆን ሰጋለሁ። ስለዚህ ወንድሞች አላህ ከዚህ ሰቅጣጭ ጀሃነም እሳት እንዲጠብቀን ወዲሁ አላህ መማጸንና ስራ መስራት ይጠበቅብናል። ይሄን ግዜ ቃሉ ሩስሎቹ የጀሃነም ጓዶች ምንሏቸው መስሏቸው የጀሃነም ዘበኞች አወለም ተኩ ታቲኩም ይመጣላችኋል ነበር እንዴ? ተመጣጣችኋል ነበር እንዴ? ሩስሉኩም ረሱሎቻችሁ ቢልበይናት ግልጽ ያሉ ማስረጃዎችን ይዘው ረሱሎች ወደ እናንተ ይመጡ አልነበረም ወይ? የሙሳ ህዝቦች አላችሁ እዚህ ስር ሙሳ መረጃ ይዞ አልመጣም? ዒሳን ኢየሱስን የምትከተሉ ህዝቦች ነበራችሁ። ነብይ መሆኑን የሚገልጽ የአምላክ መመሪያ ይዞላችሁ አልመጣም? ሙሐመድስ ከነመረጃ ግልጽ የሆነ ተአምራት ይዞ አልመጣም እንዴ? ብለው የጀሃነም ዘበኞች ለጀሃነም ሰዎች ይላቸዋል። ካሉ አወለም ተኩ አልነበረችም እንዴ? ተእቲኩም ሩሱሉኩም ቢልበይናት ሩሱሎቻችሁ መረጃዎችን ይዘው ወደ እናንተ ይመጡ አልነበረም ወይ? እንዴት ነው ከሩሱሎች መረጃውን ተቀብላችሁ ሀቅ ላይ መቆም ያቃታችሁ? እንዴት ወደ ጀሃነም እሳት ልትገቡ ቻላችሁ? መልእክተኛ አልደረሳችሁም? ይሏቸዋል። ካሉ ይህን ጊዜ እነሱ ምን ይላሉ? በላ አረ ደርሶናል፣ አረ ነው ሩሱሎች ተልከዋል፣ ሩሱሎች ተልከው መረጃው ደርሶን እምቢያል አመፅን። ፈሐቀት ዐይን አልዓዛብ አላሁ ጀለ ወዐላ ጀሃነም ቅጣት እኛ ላይ ተረጋግጦ አመፅን ኩፍርን መርጠን ደላልን ጥመት መርጠን ይሄው ለዚህ ከባድ አደጋ ተጋለጥን ይላሉ። ባሉ በላ አረ መጥቶን ነበር፣ ሩስሎች መጥተው ነበር፣ ማስረጃ ነግረውናል፣ ተአምራት አሳይተውናል፣ እምቢ ብለን ነው ለዚህ አደጋ የተጋ በቃ ሲጩሁ ምጠሩትን ጥሩ እስቲ ልመናችሁን ቀጥሉ ይሏቸዋል። ቃለት ለሁም ልመላኢካ ፈድዑ ላህ አንቱም ፈኢና ላ ነጅተሪኡ አላ ዛሊከ እኛ አላህን እንድንጠራላችሁ እንድንለምናችሁ ነበር አይጠይቃችሁ? መላእክተኛ መጥቶላችሁ እምቢ ብላችሁ ወደዚህ ወደ ጀሃነም እሳት ከገባችሁ እምቢተኞችን አላህ ይቅር እንዲል ቅጣት እንዲያቅላቸው መጠየቅ አንደፍርም አንችልም። እራሳችሁ ልመናችሁን ቀጥሉ፣ እኛ ፍጹም አንሞክሩም ይሏቸዋል። ፈድዑ እራሳችሁ ልመናውን ቀጥሉ። ወማ ዱዓኡ ልካፊሪን የካህዲያኖች ልመናና ጸሎት ደግሞ ኢላ ፊ ዘላል እጥመት ውስጥ እስተት ውስጥና አደጋ ውስጥ የሚጥል እንጂ ውጤት የሚያመጣ አይደል። ዛሬ የምታደርጉት ዱዓ የምታደርጉት ልመናና ተማጽኖ በፍጹም አይጠቅማችሁም፣ ምንም አይነት ፋይዳ ይዞ አይመጣም። ለምን? ሊአነ ዱዓ አልካፊሪን ማ ሁወ ኢላ ፊ ኸሳሪን ወተባር የካህዲያን ልመና የካህዲያን ጩኸት የካህዲያን ተማጽኖ ኪሳራና ጥፋት አደጋ ነው የሚያስከትለው። ዛሬ ራሱ እኮ ወገኖቼ እህት ወንድሞቼ ዛሬ ማለት ነው አንድ ሰው መከራችሁት፣ ዘከራችሁት፣ ተቆጣችሁት፣ አስፈራራችሁት እምቢ ያለ እምቢ ብሎ ሲያበቃ ግለሰቡ አልሆነ ህይወት ውስጥ ገባ። ከዛ እዛ ህይወት ውስጥ ገብቶ እንደማይጠቅመው ሲያቅ ሲጎዳ ተስፋ ሲቆርጥ መጥቶ ይማጸናችሁ አልገባ ነው የሚላችሁ፣ ወደ ውስጣችሁ አይወርድም። ግለሰቡ በኖርማል ሰዓት እንዳለመናችሁት የለም፣ ግን አደጋ ላይ ከገባ በኋላ የልመና የተማጽኖ ማዕት ቢያሰማ አትሰሙትም። ይህን ነው እንግዲህ ፈድዑ፣ እኛ ለእናንተ አላህን የሆን ነገር መጠየቅ በፍጹም አንደፍርም፣ እናንተ ልመናችሁን ቀጥላሉ። አሁን መንግስታት አይታችኋል፣ መንግስታቶች አትስረቁ፣ ሰው አትግደሉ፣ ወንጀል አትስሩ፣ እንዲህ አታድርጉ ብለው ግልጽ ያለ ህግና መመሪያ ያወጣሉ፣ በሬዲዮ ይነግራሉ፣ በቴሌቪዥን ያስተምራሉ። በየአጋጣሚ ማህበረሰቡ አዌርነስ እንዲፈጠርበት ያለ ሌላ አቅማቸውን ይጠቀማል። ከዛ በኋላ አንድ ሰው ገደለ፣ ከገደለ በኋላ እስር ቤት የሞት ፍርድ ሊፈርዱበት ይችላሉ። ሲደመር መረጃዎች ሁሉ ከተጠናከሩ በኋላ እድሜ ልክ ሊፈርዱበት ይችላሉ። ቢያለቅስ ቢማጸን ያፍር ቢቀለበሳል አይቀለበስም። ሰው መግደል ስህተት እንደሆነ ያውቃል። በያጋጣሚ ተነግሯል። የወንጀሉ ክብደት ተገልጿል። ቀጥታ ፍርዱን ነው የሚያገኘው። ኦኬ። ልክ እንደዛው የጀሃነም ሰዎች ዛሬ ማለት ነው። እናንተ አሁን አላግጠናል፣ አፊዘናል፣ ቀልደናል፣ ቁርአን እየተነገረ ቁርአንን ተቀብለናል ብለን ፌዝ ላቅጣ እንጂ ቁርአን የሚለንን መስማት አቅቶናል። ስለዚህ እንደዚህ አላግጠን ጥሩ ሰው ሳንሆን የፍርዱ ቦታ ላይ ተገኘን ምንድን ነው የሚጠብቀን? በጣም ከባድ ነው። ያኔ ደም ባብታለቅሱ والله الذي لا اله غيره የሚቀየር ነገር የለም። የሚገርማችሁ ነገር አላህ ዛሬ በጣም ሩህሩህ አምላክ ነው፣ በጣም ይቅር ባይ ነው። ተውበት ይቀበላል፣ ያዝናል፣ ይመክራል፣ ይገስጻል፣ ይረዝቃል፣ ይንከባከባል፣ እስትንፋስ ይሰጣል። ምትበዩ ምትጠጪ ሁሉ ነገር አሟልቷል። ይህን ሁሉ አድርጎ ቢተኝነትን መርጠን ቂያማ ቀን አላህ ፊት ስንቆም والله الذي لا اله غيره ቁጣው ከባድ ነው፣ አትችሉት። ለዚህ ነው የሰው ልጅ ሁሉ ከቀብሩ ተነስቶ ነፍሲ ነፍሲ ነፍሲ ይላል። መጨረሻ ላይ ፀሐይ ስንዝር ቀርባ የሰው ልጅ መከራውን ስታበላው እየተሰማው ነው። ግን ጸጥ አለ ሎቢው። ኦኬ። እና የሰው ልጅ ፀሐይ ስንዝር ቀርባ መከራውን ስታበላው ምን ይላል? ከዚህ የአርዱል ማህሸር ስቃይ አላህ እንዲገላግለን አደምን ሄደን ሽምግልና እንላክ ይላሉ። አደም ጋር ሲሄዱ የአደም መልስ እንደሆነ ታውቃላችሁ። ኢነላህ ቀድ ገዚበ ልየውም፣ አላህ ዛሬ ቀን ተቆጥቷል። ከዛሬ በስተፊትም አንድ ቀን እንደ ዛሬ ቀን ተቆጥቶ አያውቅም። ከዚህ ቀንም በኋላ አላሁ ጀለ ወዓላ ዳግም አይቆጣም። ዳግም አይቆጣም። ቋንዴ አዎ፣ ኖት ዲስተርብ አለው። ኖት ዲስተርብ ስለ ጀሃነም እያወራን ነው። እና ቢቻለ አዳም እና ተዚያ በኋላ ትረብሻለህ። አንተንም የሚጠብቀው ይሄው ነው። እኛንም የሚጠብቀን ጀሃነም ኦር ጀና ነው። ያ ሀቢቢ ከዛ የሰው ልጆች አባታችን አደም ጋር ሄደው ምን አሉ? ያ አደም አላሁ ጀለ ወዓላ ፍርዱን ይፍረድ፣ የጀሃነም ወደ ጀሃነም የጀነቱም ወደ ጀነት ይግባ፣ ይህንን የፀሐይ ቃጠሎ አልቻልንም ይላሉ። የአደም መልስ አላህ ዛሬ ቀን ተቆጥቷል። እኔ ለነፍሴ ነው ምሰጋው፣ ከዚህ በኋላ አይቆጣም። ከዛሬ ፊት እንደዚህ አይነት ቁጣ ተቆጥቶ አቅም ይላል። ወገኖች፣ የዛ ቀን የአላህ ቁጣ ከባድ ነው። ዛሬ መንግስታቶች ወንጀል አትስሩ ብለው ለምነው ተማጽነው አስተምረው ሰዎች ወንጀል ከሰሩ በኋላ ህግን ማስፈጸም ብቻ ነው የሚፈልጉት። ግለሰቡ በገዛ እጁ የህግን ውሳኔ ለመቀበል ወስኑ ነው ጥፋት ያጠፋው። ስለዚህ መርየም ኦል ዳዕዋ ቆብሶይቱ አቡ ሃይደር ሁድሁድ ኡሚ ማርያ ኤፍጂ ዛሬ ወስኑ። ፍላጎታችን ጀነት ነው። በትክክል ጀነት ከሆነ ፍላጎቱ በትክክል ከመብላት ለመብላት ለመጠጣት ከሚኖረው ከሚሮጠው በላይ ለዚህ የጀሃነም ዓለም መሮጥ አለበት፣ የጀነት ዓለም መሮጥ አለበት። ከጀሃነም እሳት ለመትረፍ ከልብ መስራት አለበት። አይ አልተመቸንም፣ ቢዚ ነበርኩ፣ ልጆች አሳድግ ነበር፣ ተማሪ ነበርኩ፣ ብዙ ነገር ሸወደኝ፣ ብር የሚቆጣበት መራራ ቀን ነው። ቀልድ የለበት። ዛሬ ሰው እያላገጠ እኮ ነው። ኒቃብ ለብሳ ታላግጣለች፣ ኡስታዞን ያላግጣል፣ ለዲን እየሰራ ያላግጣል። ከባድ ነው። ስለዚህ እለቱ ከባድ ቀን ነውና ያን ቀን መላእክቶቹ ይሏቸዋል፣ የጀሃነም ዘበኞች እድዑ፣ እለቱ ከባድ ነው ለእናንተ ሩሱል መጥቶ እየመከራችሁ ካልተቀየራችሁ እናንተን ወክለን አላህን ማናገር አንደፍርም። ራሳችሁ እንደምትለምኑት ለምኑት ብለው መላእክቶቹ ይተዋቸዋል። መላእክቶቹ ይተዋቸዋል። ማዱ አል ካፊሪነ ኢላ ፊ ضلال። ስለዚህ ወገኖች እንዳልኳችሁ ነው፣ ዛሬ ሰው ሰውን ከገደለ በኋላ ስለለመነ ምንም ይቀለበስ ነገር አይኖርም። ስለዚህ ቂያማ ቀን ሄዶ እሪ ከማለት ዛሬ የሆኑ መስራት አዋጭ ነው። አላህ ቀጥሎ ምን ይላል? ከዚህ ደግሞ ከጀሃነም ዓለም መንፈስ ያወጣንና ኢና ለነንሱሩ ይላል። እኛ እንረዳለን ሩሱለና መላእክቶቻችን እንረዳለን እናገዛለን ሁሉም ከጎናቸው እንቆማለን። ወለዚነ አመኑ መላእክቶቻችን ብቻ ሳይሆን እነዛ በትክክል ያመኑትንም ባሮች እንረዳቸዋለን እናገዛቸዋለን። ፊል ሐያቲ ዱንያ በዱንያ ህይወት ላይ እናገዛቸዋለን እንረዳቸዋለን። በልሁጀቲ ወዝ الظفر والانتقام لهم من الكفرة المجرمين في هذه الحياة الدنيا. الله جل وعلا رسلوچن مؤمنوچن ردالو على بمن عندنيا كهاديا لاي بمرجا بلطو ندغنو يازوت مرجا ليلا يكف عالم يزوت كتنساو مرجا جيج يبلطنا ما شنف نديچلو መረጃዎችን በመስጠት እናግዛቸዋለን አለ። በያዙት መረጃ ከካህዲያን በላይ እንዲሆኑ በማድረግም እንረዳቸዋለን። ወይም ደግሞ ዱንያ ህይወት ላይ ጦርነት ዓለም ውስጥ ሲገቡ ሙእሚኖችን ሩሱሎችን ከካህዲያን ላይ እንረዳለን እናግዛለን። ወየውም የቁሙል አሽሃድ መስካሪዎችም ቆመው ባሮች ስራ ላይ የመስክርነት ቃላቸውን በሚሰጡበትም ቀን ላይ ሩስሎችንና ሙእሚኖችን እንረዳቸዋለን አለ። መስካሪዎች የሚቆሙት ቂያማ ቀን ነው። መላእክት ምስክር ሆነው ይቀርባሉ። ነቢያቶች ምስክር ሆነው ይቀርባሉ። ሙእሚኖች ምስክር ሆነው ይቀርባሉ። የሰውነት አካሎቻችን ምስክር ሆነው ይቀርባሉ። በዛ ቀንም ቢሆን ሩስሎችንና ሙእሚኖችን እናገዛለን እንረዳለን ይላል። يوم لا ينفع الظالمين هي مسكروش يقوم بات قن مالت اهت وندموچي يوم الله قنوا عليه من عينت قنوا ستلو لا ينفع الظالمين غفنيوچن يما يتقم قنوا معذرتهم يما يقربوت مكنيات غفنيوچ بدلنيوچ مكنيات انكم بيدردرو مكنياتاچو اما يتقماچو قنوا انيكو غف يفصمكوت لذي نو እኔ እንደዚህ አይነት ህይወት ውስጥ የገባሁት ጓደኞች ወንድሞች ቤተሰብ ጀንጅኖይ ነው እገሌ አስገድዶይ ነው እያሉ የኡዝር ማአት የምክንያት ማአት እንኳን ቢደረድሩ የሚያቀርቡት ምክንያት የማይጠቅምበት እጅግ መራራ ቀን ነው። በዛ ቀን ላይ ሩስሎችን እንረዳቸዋለን ካሰቃቀው ጀሃነም ሰዓት ተብቀን ለጀነት እናጫቸዋለን። ሙእሚኖችንም ካሰቃቀውና ከከባዱ ጀሃነም ሰዓት ተብቀን ለጀነት አጭተን ጀነት ዓለም ውስጥ እንከታቸዋለን ይላል። ወለሁም ላዕነቱ እነዚህ ማዋሊሞቹ ለነሱ የአላህ ርግማንና ቁጣን የሚሰፍርባቸው እንኳን ሊጠቀሙ እንኳን የሚያቀርቡት ምክንያት ተቀባይነት አግኝቶ ሽልማት ሊያገኙ ቀርቶ ወለሁም ላዕና ለነሱ የአምላክ ርግማንና ቁጣን የሚጠብቃቸው ወለሁም በተጨማሪ ወለሁም ለነሱ ሱኡዳር አስከፊው ዓለም አስከፊው አገር የሚጠብቃቸው ነው የሚሆነው ይላል። ስለዚህ ወገኖች ሰው ኩፍርን ሲመርጥ እንቢ ሲል በደል ራሱን ሊበድል ይችላል እየጠጣ ራሱን ሊበድል ይችላል የሰው ሀቅ እየነካ ራሱን ሊበድል ይችላል እየዋሸ እያማ እየቀጠፈ ሌሎችንም ፍጡር ሊበድል ይችላል እናቱን ሊበድል ይችላል ወንድሞቹን ሊበድል ይችላል ሚስቱንና ልጆቹን ሊበድል ይችላል። ዛሊም ከሆነ ላይንፈዑ ዛሊሚን በደል በድሉ እንጂ ቂያማ ቀን ለዚህ በደላችሁ የምክንያት ማአት ብታቀርቡ ምክንያት ማቅረባችሁ አይጠቅማችሁም። የተወሰነባችሁን የቅጣት ውሳኔ ተቀብሎ ወደ ጀሃነም እሳት መውረድ እጣፋንታችን ነው የሚሆነው። ولهم اللعنه ولهم سوء الدار انكم اسكفصماچو درس قيامه كان يا الله رغمانا قطان متبقاچو متبقن እንደዚሁም እጅግ አስከፊ ጀሃነም ዓለም ነው የሚጠብቀን ስለዚህ ወገኖች ቁርአን ከዚያ ሰቃቂ ጀሃነም እሳት ለማምለጥ እንድንችል በዚህ መልኩ ግልጽ ባለ ቋንቋ ይመክረናል አላህ በመከሩ የሚጠቀም ሰዎች ያድርገን ወለቀد آتينا موسى الهدى لموسى كوبرغت ሁዳን መመሪያን ሰጥተናል አለ والله لقد اعطينا موسى ابن عمران لموسى يعمل لج ما يهتدى به في الدين بدين قدائي لاي هيوتون يمني مرابات للوچون ماكتاتشا يمني أسايبات الممرا ستنوال مثالي من المعجزات والصحف والشرعي تأمرات لموسى ستنو مصحفتن ستنو كزاوا الشاقر هق الناس رأتنم زرقان اللت النزي هلو هدا وشناتشو يهوت ممرا وشناتشو لموسى ይህንን ይሄት መመሪያ ሰጠነው واورثنا بني اسرائيل لاسرائيل ልጆችን አወረስናቸው አላህ الكتاب መጽሐፍን አወረስናቸው واورثنا بني اسرائيل واورثناهم العلم النافع لاسرائيل ልጆች ጠቃሚ ዕውቀትን والكتاب الهادي وهو التوراة ሊመራቸው የሚችል መሪ መጽሐፍንም ሰጠናቸው አለ አወረስናቸው አለ ከሙሳ ሁደን يا مصحف يهوت من مريان وذكرى تغساص نو لؤل الالباء لبونا لالاچو لبونا بالتبيتوج يميغسس يميمكر مكرو غسصو سيابقا ودذكرنيا يهوت مسمر دنيا لا يميمرا اخر امراي دمو كجهنم اسات يميتطبقوبتن ممرا يميشطن مصحف لبني اسرائيلوج ستناچو نبر كموسى اورنساناچو انديمرغوبت ادرغن نبر ነገር ግን ሃዲን ወተዝኪራት ለአስሐብ አልዑቁል ሰሊማ ሰተናቸው ነበር አብዛኞቹ ግን እስራኤል ልጆች ይሄንን ይሁት መመሪያ ከሙሳ ወርሰው ቀንሰው ጨምረው ከፍላጎቻቸው ጋር አጣጥመው ኩፍርንና ተክሊብን መርጠዋል ስለዚህ ያ መሐመድ ያንተ ህዝቦችም ቁርአን ወርዶላቸው ቢብሉ አንቀበልም ቢሉ ሁሉ ግዜ ከሃዲያኖች ይሄን አቅጣጫ ሲመርጡ ይስተዋላልና صبر فاصبر يا محمد تاقاس الى الشهر إن وعد الله يا الله قطرك حق أولتنا فإن وعد الله لك ولأتباعك بالنصر لأن تمهون لتكتاوتش أرداتشها اللو أقزاتشها اللو كتلاتوتشاتش يبلاي مادرقاتشها اللو أو يقبه الله شقال كدان حق لا يمكن أن يتخلف يا قال كدان لفرس بفسو ما يمتشم ቃሌን መፈጸም ቃሌ እውነት የሆነ አምላክ ነኝና አድርጓለሁ لأن الله لا يخلف الميعاد الله ይቀጥራችሁን ቀጥሮ የሚያፈርስ ቃሉን የሚሽር አምላክ አይደለም ስለዚህ ወገኖች الله جل وعلا ረዳችኋለሁ ብሏል ረዳችን ይረዳናል الله جل وعلا ጀና ሰጣችኋለሁ ሙእሚን ኮናችሁ ብሏል ይሰጠናል ከሃዲያንን ይቀጣለሁ ብሏል ይቀጣል አይ ይሄንን የጌታ ቃል አንቀበልም አልተዋጠልንም ያለም ሰው መብቱ ነው ውጤቱን እሱ ያገኘዋል የተቀበለው ማካን ውጤቱን ያገኘዋል ወስተግፊር ያ መሐመድ እስኪ ምህረት ጠይቅ ለዘንብካ ለወንጀልክ ለወንጀልክ ምህረት ጠይቅ ወሰብህ ጌታህንም ማጥራ ቢሐምድ ረቢክ ጌታህን ከማመስገን ጋር ጥራት ይገባ ብለህ ከጉድሉ ነገር ከእንከን አጽዳው بالعشي والإذكار ما مشاشو لاينا والإذكار ما لدى لاي مالت عشي مالت كزور بوهلا كأسر بوهلا يلو ساعتنا إذكار مالت دمو ما لدى طوات مالت ما مشاشو لاينا طوات كبابي جيتهم كما مسجن قار تراتي قبا كقدرون قريس أداء أملاك إيالك حيالنا تنيا ودس إياك الراح لمنو لتسرعوا منجلهم ليك ارتات أي إكرال واطلب المغفرة من ربك على ما فرط منك من ترك الأولى والأفضل كانت اجيجي تشعر نقروش انت تهال بلاج نبال نقروش انت وكباتش وقات عم يسلهونو اهنن كانت بكل اندون جلس لأيين ويكرتات ايه كلان امام الساوي من الال والمقصود من هذا الأمر تعليم الأمة ذلك نبي صلى الله عليه وسلم الله جل وعلا واستغفر لذنبك ለወንጀልህ ይቅርታ ጠየቅ። የተውካቸው በጎ ተግባሮች፣ የተሻሉ ነገሮች ትታህልና ያው ምን ይባላል ወደ አላህ ቅርብ ያሉ ሰዎች የሚሰሯቸው ጥቃቅን የሚባሉ ስህተቶች አላሁ ጀለ ወዓላ ከማንነታቸው ጋር ስለማይመጥን እንደ ወንጀል አይቶ ለእነዚህ ስህተቶች ይቅርታ ጠይቁ ይላል። ለምሳሌ አበሳ ወተወላ እንዳለው እነዚህ ቁርአን ላይ የተጠቀሱ አንድ አምስት አይነት ነገሮች አሉ። ግን ኢማሙ ሳቢም ይላሉ ወስተግፊር ሊዘንቢከ ማለት ከነቢዩ ጋር አይመጥንም ይላሉ። ነቢ ስ ስለም ወንጀል አልሰሩም ይላሉ። ከነቢይነታቸው በፊት ከነቢይነትም በኋላ ወንጀል አልሰሩም። ስለዚህ አላህ ኡማውን ነው እያስተማረ ያለው። ወኢላ ፈረሱል ማዕሱም ሚነ ዝኑቢ ጀሚዓ ሰጋኢር ወከባኢር ቀብለ ንቡወት ባዕዳሃ አለ ተሕቂቅ። ዑለሞች ብዙ አይነት ሀሳብ ሰጥተዋል። ግን ከነቢይነት በፊትም ሆነ በኋላ ነቢ ስለም ከወንጀል የተጠበቁ ከትንሽም ከትልቅ የሚራቁ ስለሆኑ አላህ ኡማውን ማስተማር ፈልጎ ነው ይላሉ ኢማሙ ሳዊ። ኢማም ኢብኑ ከሲር ደግሞ ይላል ወሃዛ ተህይጁ ልልኡመት ለልእስትግፋር። የአንቀጽ የሚያሳየው ነቢ ስለም ወንጀለኛ ናቸው ምናምን ሳይሆን ኡማው እስትግፋር፣ አላህን ምህረት መጠየቅ ሲሪየስ ነክሶ እንዲይዝ የሚጠቁም አንቀጽ ነው ይላሉ። ወሰቢሕ ቢሐምድ ረቢክ ወድም አለ ተስቢሕ ረቢከ ፊል መሳኢ ወሰባሕ ማለት ነው። ጠዋትና ማታና ጠዋት ጌታህን እያመሰገንክ በማጥራቱ ላይ ቋሚ ሁን፣ አትዝረክረክ፣ ወጥር አድርገህ ያዝ ይላቸዋል። እነለዚነ ዩጃዲሉን እነዚያ የሚከራከሩ አካሎች ይላል ፊ አያቲላህ በአላህ አንቀጾች ላይ ክርክርና ሙግትን የመረጡ ሰዎች ቢገይሪ ሱልጣን የሚከራከሩት ደግሞ ያለ ማስረጃ ነው። አታሁም የመጣላቸው ማስረጃ ሳይኖር ነው የሚሟገቱት። አይታቸዋል። ዛሬ ለምሳሌ አላሁ ጀለ ወዓላ አንድና ብቸኛ ሁሉን ቻይ አምላክ ነው ብላችሁ ከቁርአን መረጃ ጥቅሳችሁ ስትናገሩ አይደለም ብሎ የሚሟገታቸዋል። አይደለም ያላችሁት ከምናም ግን ሲባሉ ከደመ ነፍስ ወር ከሆኑ አካሎች በወረሱት ትምህርት ተነስተው እንጂ ሪሊ መረጃ ኑሯቸው የአላህን አምላክነት የሚጋፈጡበት በቂ ደሊልና ሱልጣን ኑሯቸው አይደለም። ስለዚህ እነለዚነ ዩጃዲሉነ ፊ አያቲላሂ ቢገይሪ ሱልጣንን አታሁ የመጣላቸው ማስረጃ ሳይኖር ዝም ብሎ በደም ነፍስ የአላህን አንቀጾች ላለመቀበል የሚሟገቱ ላለመቀበል የሚከራከሩ አካሎች ኢን ፊ ሱዱሪሂም ኢላ ኪብራለ ኢን ማለት ቢማዕና ማፊ ሱዱሪም ማለት ልቦናቸው ውስጥ የለም ማለት ምን እንጂ ኢላ ኪብሮ ኩራትና ትዕቢት እንጂ ሌላ ነገር የለም። እውነት እኮ ነው። ዛሬ ቁርአን የአምላክ ቃል ነው አላችሁ አይደለ ስትሉ አይደለም ብሎ የሚከራከር ሰው መረጃን ማቅረብ አለበት። ቁርአን እውነተኛ የአምላክ ቃል አለመሆኑን ከቁርአኑ ተነስቶ ሊሆን ይችላል፣ ከመጽሐፍ ቅዱስ ተነስቶ ሊሆን ይችላል። እጁ ላይ ካለው መረጃ ተነስቶ ቁርአን የአምላክ ቃል አለመሆኑን ማሳየት ነው ያለበት። ካላሳየስ አላህ ምን አለ? ኢን ፊ ሱዱሪሂም ኢላ ክብር፣ ልቦናቸው ውስጥ ያለው ነገር ከኩራት ውጭ ሌላ አይደለም ማለት። ስለዚህ ሁል ጊዜ ሰው የሆነ ሐቅ ሲመጣ ሙግት፣ ክርክር፣ አልቀበልም ባይነት ነግሶ ከሆነ ውስጡ ኩራትና ትዕቢት ይዞት እንጂ እውነትን መቀበል ግዴታው ነው። ግንሳ የሆነ እውነት ሲነገረው የሆነ ነገር ሲነገረው ያ የተነገረ ነገር ሐሰት ነው ብሎ መረጃ ማቅረብ ከቻለ ይሄ ግለሰብ በሳልና ኡሉል አልባብ ይባላል። ስለዚህ አላሁ ጀለ ወዓላ የአላህ አንቀጽ ሲነበብላቸው የማገቱ ሰዎች በልቦናቸው ስር ኩራትና ትዕቢት እንጂ ይህንን የአላህ አንቀጽ እውነት አይደለም ብለው የሚያቀርቡት መረጃ የለም ነው የሚለው። ማሁም አለ እነሱም አይደሉም አለ እነሱም አይደሉም አለ ምን ቢባሊሂ የሚደርሱበት የሚፈልገው ቦታ ላይ መድረስ የሚችሉ አይደሉም። ለምሳሌ እነሱ ይህንን ቁርአን ባጢል ነው ብለው ማጣጣል፣ ይህንን ቁርአን ከሰዎች ከሙእሚኖች ልቦና ስር ማውጣት፣ እስልምናን ከስር መሰረቱ ፈንቅሎ ገንድሶ መጣል አጀንዳቸው ነው። አላህ ግን አለ ማ ሁም ቢባሊግ፣ ይሄ ምኞታቸው ሊደርሱና ሊያሳኩ በፍጹም አይችሉም። ስለዚህ ፈስተዒዝ ቢላህ ያ ሙሐመድ ወይም አዩሃል ሙኻጠብ፣ አንተ ቁርአኑ ሲነገር የምታደምጥ ግለሰብ ሆይ ፈስተዒዝ ቢላህ በአላህ ተጠበቅ፣ እነሁ እሱ እኮ ያንተ አምላክ ሁወ ሰሚዕ ሰሚ አምላክ ነው። ጌታ ሆይ ጠብቀኝ፣ ከጠላት ተንኮል ጠብቀኝ፣ ከሰይጣን ተንኮል ጠብቀኝ፣ ከዱንያ ፈተና ጠብቀኝ፣ ከሴት ፈተና ጠብቀኝ እያልክ ጌታህን እንዲጠብቅህ ለምነው። ስትለምነው ኢነሁ ሁወ ሰሚዕ፣ እሱ እኮ ሰሚና አልበሲር ተመልካች የሆነ አምላክ ነው። አንተም መጠበቅ ብቻ ሳይሆን ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚያይ አምላክ ነውና ከምትፈልገው መጥፎ ነገር ሁሉ መሸሽ ከምትፈልገው መጥፎ ነገር ሁሉ ሊጠብቅህና ሊንከባከብህ ዝግጁ ነው ይላል። የኸልቁ ሰማዋት ወልአርድ አክበር፣ የሰማይና የምድር መፈጠር እጅግ የከበደ ነው። ምን ኸልቅ ናስ፣ ሰውን ከመፍጠር የበለጠ ከባዱ ከባዱ ነው። ይብቃ። እሺ ሙፊርደውስ፣ አው ፕሊስ መሪማም፣ ሹክረን። ስለዚህ እህቶች ወንድሞች፣ እኔ ቢላሂ አለይኩም በቃ ቁርአን ሙፊርደውስንም እያናገረ ነው። ሳራ 9920ንም እያናገረ ነው። ፒስንም እያናገረ ነው። አዲስንም እያናገረ ነው። በአጠቃላይ የሰው ልጆችን ሁሉ እያናገረ ነው። ኦኬ ወንድሞች እህቶች፣ አናግሮ የሰው ልጅ ቁርአን አልቀበልም ሲሉ አይታችኋል። አሁን ሙስሊሞች መጽሐፍ ቅዱስን አንቀበልም ሲሉ ከመጽሐፍ ቅዱስ ከቁርአን የሚያቀርቧቸው መረጃዎች አሉ። ልክ እንደዛው ቁርአን እያናገረን አንቀበልም የሚል ሰው በቃ ቁርአኑ ልክ እንዳልሆነ መረጃ ማቅረብ መቻል አለበት። መረጃ ማቅረብን ካልቻለ ቁርአኑን መቀበል ግዴታውና አማራጭ የሌለው ጉዳይ ይሆናል ማለት ነው። ስለዚህ በተቻለ አቅም ቁርአን የሚሰጠን እውነተኛ የህይወት ትምህርት ነው። አላህ አዳምጠው ከሚሰሩ ሰዎች አድርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ካልገባችሁ መጠየቅ ይቻላል። ኡስታዝ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ባረከላሁ ፊክ ኡስታዚ። እኔ 54ቱን ስላልሰማሁት ትንሽ ከአንተ ልሰማ ስለፈለግኩ ነው። 54 አልሰማውም። ወለቀድ አተይና 53 በእርግጥ ሰተናል አለ ሙሳ። ሙሳን ሰተነዋል። አልሁዳ የህይወት መመሪያ ነው። መመሪያን ሰጠነው። ያው መመሪያ ያልነው ሸራኢ ሙዕጅዛና ኪታብ ብለነዋል። ህግጋትን፣ መጽሐፍትን፣ ተአምራት እነዚህ ሁሉ ሁዳ ናቸው፣ የህይወት መመሪያ ናቸው ነው። ለሙሳይን ሰጥተነዋል። ወአውረትና በኒ እስራኤል ለእስራኤል ልጆችም አውርሰናል አለ። ምን አልኪታብ ተአምራት ከሙሳ የእስራኤል ልጆች እኮ አልወረሱም፣ መጽሐፉ ብቻ ያወረሱት ሙዕጅዛውም ማለት ነው። ስለዚህ መጽሐፍ ውስጥ ያሉ ህግና ስርዓቶችን እንዲተገብሩ ከሙሳ ይህን ወረሱ። ይሄ መጽሐፍ ደግሞ ሁደን መመሪያ ነው። ወዚክራ ተግሳጽና ምክር ነው። ለማን ሊኡሊል አልባብ ልቦና ላላቸው ሰዎች ተግሳጽና ምክር የህይወት መመሪያ የሆነውን መጽሐፍ ሰጥተናቸዋል ይላል አላሁ ጀለ ወዓላ። ስለዚህ ተውራት ውስጥ ያሉ የህይወት መመሪያዎች የሰው ልጆችን ወደ ጀነት መምራት ይችላሉ። ዱንያ ህይወት ላይ መገሰጫና መመከሪያም ሆነው ያገለግላሉ። ግልጽ ነው። ከዛ እንጅል ሲመጣ ዋና ዋና ፖይንቶች እንደተጠበቁ ሆኖ አንዳንድ ህጋቶች ይስተካከላሉ። እንጅል ደግሞ ቆይቶ ቁርአን ሲመጣ እንደዛው ማለት ነው። ማይክ ፍሪ መለስኩላ። አቡ ያሲን እሺ፣ ሌላ ያልገባችሁ ነገር አለ ወገኖች? አምሳኛው ምሳ ቁጥር ቃሉ ወለም ተኩ እሺ፣ ቃሉ እንዲህ ያሏቸው። እንግዲህ የላይኛው አንቀጽ ምንድን ነበር ያለው? ወቃል ለዚነ ፊናር ጀሀነም ዓለም ውስጥ ያሉ ሰዎች ለከዘነት ጀሃነም ለጀሃነም ዘበኞች ይላቸዋል እድዑ ረብኩም ይخفف عنا ጌታችን ለምኑልን ከኛ ላይ እንዲያቀልልን የውምም ምን ልዓዛብ አንድ ቀን እንኳን ብትሆን ከጀሃነም ቅጣት ቀለል እንዲያደርግልን ለምኑልን ብለው ነበር ከዛ መላእክቶች ይላሉ قالوا እንዲሏቸው አወለም ተኩ አልነበረችም እንዴ ታቲኩም ትመጣችሁ አልነበር ሩስሉኩም ቢልበይናት ሩስሎቻችሁ ቢልበይናት በመረጃ ይመጡላችሁ አልነበረም ወይ መረጃ ይዘው ረሱል መሆናቸውን የሚያሳይ ማስረጃ ይዘው ይመጡላችሁ አልነበረም ወይ ካሉ ወዲያው የጀሃነም ሰዎች ምን ይላሉ በላ አው ሩስሎችማ መረጃ ይዘው መጡ ነበር ወንኛም ቢብለን ያላህ ቅጣት ውሳኔ ተላልፎብን ኩፍርን ጥመት መርጠን ወደ ጀሃነም ተዳረግላለን ይሄን ግዜ መላእክቶቹ ቃሉ እንዲሏቸው አድዑ እንግዲያው ስኛ አላህን ልንጠይቅላችሁ አንደፍርም አንችልም ራሳችሁን ምናችሁን ቀጥሉላችኋል ወማ ዱዓኡል ካፊሪን ሁሌም ቢሆን የካዲያ ልመናና ጥሪ ኢላ ፊ ዳላል እጥፋትና እስተት ውስጥ የሚጥል እንጂ ምንም የተሻለ በጎ ነገርን አያመጣም ምብለው የጀሃነም ዘበኞች እሳት ውስጥ ላሉ ካዲያን ይሄንን መልሰጧቸዋል ማለት ነው ሌላ ሌላ ሰው ያልገባችሁ ነገር እሰማለሁ ኦኬ استاذ السلام عليكم ورحمه الله وبركاته شكرا تملس አሁን የጠየቅኩት ጥያቄ አለይኩም ሰላም ወራህመቱላሂ ወበረካቱ አሁን የጠየቅኩት ጥያቄ ራስ መልሼ ስለአልገባኝ ነው ኦኬ ወዚክራ ማለት መስታወስ ወዚክራ ለኡሊል አልባብ ኡሊል አልባብ ማን እንዴት ፈስረዋል አልገባኝ والله ስለዚህታ ኡሉል አልባብ አልባብ ማለት ጀምዑሉ ቢን ማለት ነው አሃ ልብ ልብ ማለት ብዙ ቁጥር አልባ ይባላል ስለዚህ ልቦና ያው ለልቦና ባልተቤቶች ማለት ነው ማስተዋል የሚችሉ ተቃሚና ጎጁ መለየት የሚችሉ የተረጋጉ አኽላቅ ያላቸው ጭንቅላታቸውን የሚጠቀሙ አምላክን የሚያከብሩ ሰዎች ሁሉ አልባ እንላቸዋለን ኦኬ ዚክራ ስለዚህ ለነሱ ተውራት ሁዳ ቸውን መመሪያቸው ነው ተውራት ዚክራቸውን ማስተዋሻና መገሰጫቸው ጭምር ነው ማስተዋሻና መመክራም ጭምር ነው بارك الله فيك استاذي الله يخليك ነብዮችን ነው ወይ እሺ እሺ ام سعاده እሺ አሜን አሜን ሙሰ አዳ ኡስታዝ ነብዮችን ነው ኡሉል አልባብ ያለው ማለት ይችላል እሺ እሺ ሙሰ አዳ አው ኡሉል አልባብ የሚላቸው ነብዮችን ነው ኡስታዝ ሱብሃንአላህ አልሰማም ያ ጀማ ኦኬ ኡስታዝ ደግሞ ወረደ ኡስታዝ ነብዮችን ነው ወይ ኡሉል አልባብ የሚላቸው ነብዮችን ነው ወይ ለነዛ መልእክት ልክ ያለው ለነዛ አስተዋይ የሆኑ ባለቤቶች ኡሉል አልባብ ያላቸው ነብዮች ነው እንደዚህ የሚላቸው ማይክ ፍሪ ጥያቄን ካገኘ እሺ ይኸውልሽ፣ ቀልበን ሰሊም ምን አለችሽ መሰለሽ? እኛን ነው አለችሽ። ኡሉል አልባብ ከእኛ ውስጥም ሊሆን ይችላል። ቀጥታ አማርኛው የልቦና ባልተቤቶች ማለት ነው። ምን አየሽ? ተውራት ወረደ። ስለ ተውራት ነው የሚያወራው። ተውራት ለሙሳ ወረደለት አይደለም? ኪታብ ተሰጠው። የሙሳን ተውራት እነማን ወረሱ? በኒ እስራኤሎች። በኒ እስራኤሎች የወረሱት ኪታብ ውስጡ ምን አለ? የህይወት መመሪያ አለ። ውስጡ ምን አለ? መገሰጫና ምክር አለ። መገሰጫና ምክርነቱ ተውራት ለማን ነው ካልሽን፣ ልቦና ላላቸው የሰው ልጆች። ልቦና ያላቸው የሰው ልጆች ደግሞ አምላካቸውን ያውቃሉ፣ ምክር ይቀበላሉ፣ ተሳስታችኋል ሲባሉ እሺ ብሎ ይመለሳሉ፣ ከመጥፎ ነገር ራሳቸውን ይቆጥባሉ። ስለዚህ እኛን ነው የሚመለከተው። ኦኬ፣ ሌላ ኦኬ፣ ጀዛክ ላህ ኸይር። ሌላ ሰው የለም? ልትሞጥሉ የምትችሉ አካሎች በበጎ ፈቃደኝነት ተፈበሉ። ቀልበን ሰሊም ኡሙ ማክዳ ዩ አር ሬዲ ልልሙጣላዓ አቡ ያስሚን እንዳታወርዱ ኤፍጂ ሙማክዳ ቀደም ሲል ነው እጇ የወጣው። ቀይስቱን አውርዱልኝ በጌታችን እያቸዋለሁ። ዳሩ ኢማን ወኢያኩም እሙ ሰዓዳ ሹክረን አሁኑ እሺ። ሌላ ኢዲ እንዲወየት ሄደ። ኧረ እንደዚህ ጎበዝ ተማሪ ጀዛኪላሁ ኸይር መርየም። መርየም ጥሩ ተማሪ ሲጠፋ እንዴ አሱ ዳገር ሄድ እንዴ ድምፁን አጠፋሳ? አው ንጁም፣ ያ ሰላም ንጁም፣ የሙጣሊዖች ከዋክብት ልትበልጣችሁ ወስና የመጣች ወይም ወስኖ የመጣ ኒክኔም ነው ንጁም። ሹክረን ለኩም ጀዛኩም ላሁ ኸይር። እንግዲህ ኔትወርኩ ሳይቆራረጥ በፍቅር በነሻጣ መንቀሳቀሶች ያድርገን። ለጊዜው እኔ ማደምጣችሁ ከሆነ እዚሁ እያደመጥኩኝ አርማለሁ፣ ካልሆነ ትተራርማላችሁ። ቀልበን ሰሊም ጀምሪ፣ ፍላጎታችን ቀጥል። አቡ ያስሚን፣ ንጁም፣ መርየም። ሌላ በፈቃደኝነት የሚሞጥር ሰው ካለ ስድስተኛ ቦታ መያዝ ይችላል። በጣም ነው ደስ የሚለው። እንዲህ ሲደጋገም ሳንወድ በግድ ይገባናል። ጀዛኩም ላሁ ኸይር። ኡሙ ፊርደውስ ፕራይቬት እያልሽ ነው? ይሄው እስቲ ሞከርኩኝ። አንቺ ጋ ሸይጣኑ ረጂም ይሰማል? የኔ ድምፅ መጣ? ኦኬ። ወእዝ የተሃጁነ ፊናር፣ ወእዝ የተሃጁነ ይከራከራሉ፣ ፊናር እሳት ውስጥ ሆኖ። እነኛ ወእዝ የተሃጁነ የሚከራከሩት ፊናር እሳት ውስጥ ሆኖ፣ ፈያቁሉ ይላሉ፣ ፈያቁሉ ዱአፋ፣ እነኛ ደካሞች፣ እነኛ ደካሞች። ዱአፋ ማለት ደካሞች ማለት ነው። ፈያቁሉ ዱአፋ፣ ያቁሉ ይላሉ ዱአፋ፣ እነኛ ደካሞቹ ይላሉ። ሊለዚነ እነኛ እስተክበሩ ለኩራተኞቹ ይሏቸዋል። እና ኮና እኛ ኮ ሆነን ነበር። ለኩም ለእናንተ ተባአን ስንከታተላቸው ነበር፣ ወይም ደግሞ የእናንተ ተከታይ ነበር። ፈሀል አንቱም አሁን እናንተ ሙግኑን ሞግኖነ እናንተ ዛሬ ታብቃቁናላችሁ። እና እኛ ነሲበን ፈሀል አንቱም እናንተ ሙግኑና ታብቃቁን አላችሁ አና ከእሳት ማለት ነው ነሲበን ፋንታ ምናናር ከእሳት የሚያድነን ነገር ወይም ደግሞ ከእሳት ትንሽ እንኳን የሚከላከለን ነገር ታብቃቁን አላችሁ ወይ ብሎ እነኛ ኩራተኞቹን ይጠይቃቸዋል። መልእክቱ እዛ ጋ እኛ እናንተን ስንከታተል ነበር። እስቲ ጠብቁ፣ ይቅርታ አድርጉልኝ። ለኩም ለእናንተ ተባአን እንከታተል ነበር። ፈሀል አንቱም እናንተ ዛሬ ሙግኑነ ታብቃቁን አላችሁ አና ከእሳት እንኳን ትንሽ ነሲበን ትንሽ እንደውም ምንድንበት ትንሽ ፋንታ ነሲበን ማለት ፋንታ ማለት ነው። ምናናር ከእሳት እንኳን ትንሽ እንደውም ፋንታ ታብቃቁን አላችሁ ብሎ ይጠይቋቸዋል ማለት ነው። ቃለ ለዚና እነኛም ይላሉ እስተክበሩ ኩራተኞቹ እና እኛ ኩሉን ሁላችንም ፊሃ ዛሬ ሁላችንም የእሳት ነን ዛሬ ምንም የሚያብቃቃና ወይም ደግሞ ከእሳት ምድን ሰው የለም ብሎ መልስ ይሰጣቸዋል። እናላህ አላህ እኮ ቀድ ሐከመ በእርግጥ ዛሬ አላህ ፈርዷል በይናል ኢባድ የባሪዎቹ በይነ ማለት መሃል የባሪዎቹ መሃል ጂንም ሆነ ኢንስ ዛሬ ፈርዷል እሳት ሚገባው እሳት ጀነት ሚገባው ጀነት ብሎ ፈርዷል ብሎ መልስ ይሰጧቸዋል። ምንም እኛም እራሳችንም እንኳን እናንተ እራሳችንም መጥቀም አልቻልንም በማለት መልስ ይሰጧቸዋል ማለት ነው። ወቃለ ለዚና እነኛም ይላሉ ፊናር ወቃለ ይላሉ አለዚና እነኛ ፊናር እሳት ውስጥ ያሉት ሊኸዘነቲ ጀሃነማ ሊኸዘነቲ ጀሃነማ የጀሃነም ዘበኞቹን ይጠይቋቸዋል። ኡድኡ ጠይቁልን ረበኩም አላሁን ጠይቁልን በማለት ይጠይቋቸዋል። ዩኸፍፍ አና ትንሽ እንኳን ቢያቀልን የውመን እንኳን አንድ ቀን እንኳን ቢያቅ ይሄን ምናል አዛብ ይሄን አዛብ እንኳን አንድ ቀን እንኳን ቢያቀልልን ብሎ እስቲ አላህን ጠይቁልን በማለት ጀሀነም ዘበኞቹን ይጠይቋቸዋል። እዛ ጀሀነም ውስጥ ያሉ ኃጢአተኞች ማለት ነው። ቃሉ ይላሉ አውለም ተኩን አልሆናችሁም እንደ ወይም ደግሞ አልመጣላችሁም እንደ ታቲኩም ዱንያ ላይ ታአቲኩም አወለም ተኩን አልሆን አልሰማችሁ ወይም ደግሞ አልነበራችሁም እንደ ታአቲኩም ማለት አልመጣላችሁም ሩሱሉኩም ሩሱሉ አልመጣላችሁም እንደ ቢልበይናት ማለት አያ ወይም ቢልበይናት ማለት ኪታብ ማለት ነው። ህግ ይዞላችሁ አልመጣላችሁም ወበይናት ማለት መረጃ ማለት ነው። ወይም ደግሞ ኦኬ በአያት መረጃ ይዟላቸው በዱንያ ላይ አልመጣላቸውም ወይ በማለት መልስ ይሰጣቸዋል። አያት ቃሉ አወለም ተኩን ታእቲኩም ሩሱሉኩም አው ሩሱሎች አልመጣላቸውም በበይናት በበይናት አያት ይዞ አልመጣላቸውም በማለት ይሏቸዋል ማለት ነው። ቃሉ ይላሉ በላ ና መቶልን ነበር እንደውም መቶልን ነበር። ቃሉ ይላሉ ፈድኡ እናንተ ለምኑ ዛሬ እኛ ምንም እናንተ ዱንያ ላይ ሰምታችኋል እንብ ብላችኋል ዛሬ እኛ ምንም ምንለምናችሁ ነገር ስለሌለ እናንተ ራሳችሁ አላሁም ጠይቁ ወይም ደግሞ ለምኑ በማለት መልስ ይሰጧችኋል። ወማ ዱአኡል ካፍሪና የካህዶች ጥሪ ኢላ ፊ ደላል ምንም አይጠቅምም። ኢላ ፊ ደላል ማለት ጥመት ነው እንጂ ምንም ጥቅም የለውም ጥራቸው ምንም አይቀበልም በማለት አላህ መልስ ሰጣቸው። ኢና ለናንሱ አላህ ሂላል እዚህ ላይ ኢና ለናንሱሩ እኛ እኮ ለናንሱሩ ኢና ለናንሱሩ ሩሱለና እኛ ነስር እንሰጣለን። አማርኛ ጠፍቶብኝ ነው። እንረዳል አላህ እኛ እና ለናንሱሩ ሩሱላና እኛ ሩሱሎቻችን እንረዳለን ወለዚና እነኛ አመኑ ያመኑ ሰዎችም እንረዳለን ፊል ሀያት ዱንያ ዱንያ ላይም እንረዳቸዋለን። ዱንያ ላይ የሚለውን የአያቶች አንቀጾች ከሌላ ቃላት በላይ እንዲሆኑ ይረዳቸዋል። ወየውማ የቁሙል አሽሃድ ደግሞ የውመል ቂያም ቀን ደግሞ ሰው የውመል አሽሃድ እዛን ቀን ደግሞ የውመል ቂያማ ቀንም ሩስሎቹን አላህ ይረዳቸዋል ማለት ነው። ሩስሎቹንም ያመኑትንም አላህ የውመል ቂያማ ይረዳቸዋል፣ በዱንያ ላይም ይረዳቸዋል ማለት ነው። የውመ ላ ያንፈው ዛልሚን የውመ ቀን ማለት ነው። ላ ያንፈው ማይጠቅም ቀን አዛልሚን ከሀደተኞች ወይም ዛሊሞች ማይጠቅም ቀን ማይጠቅም ቀን እሱ ምንድን ነው? ማዕዝረትሁም ማስረጃቸው አይጠቅም ማለት ነው። ኦኬ ማዕዝረትሁም ማለት ምክንያት ቢደረድሩ ማይጠቅማቸው ቀን ነው ማለት ነው። ወለሁም ለነሱ ለዓነቱ ወለሁም ለዓነቱ እነሱ እንደውም ምክንያት ቀርቶ ወለሁም ለዓነቱ ለነሱ ቁጣ ይኖራል። የአላህ ቁጣ በነሱ ላይ ይኖር። ወለሁም ሱኡ ዳር ለነሱ ሱኡ ዳር መጥፎ መኖሪያ ነው። መጥፎ ሀገር ወይም ደግሞ መኖሪያ ማለት ነው። ይጠብቃቸዋል። መጥፎ መኖሪያ ይጠብቃቸዋል። ወለቀድ አተይና እንደውም ወለቀድ በእርግጥ አተይና ሰጠናቸው ሙሳ አልሁዳ አልሙሳ ቀጥታ መንገድ ሰጠነው ወይም ደግሞ ሁዳ ማለት ኪታብ ህግ ዋውረስና እንደውም ዋውረስና በኒ እስራኤል በእስራኤል ልጆች ላይም ስልጣን ሰጠነው አልኪታቡ እንደውም ኪታብ ማለት ህግ ወይም ደግሞ አያት ማለት ነው። ሁደን ቀጥታ መንገድ ወዝክራ ግሳሴ ሊኡሊል አልባብ ልብ ባላቸው ማለት ነው። ፈስብር ኡስብር ያ ሙሐመድ እነ ወዐደ አላህ የአላህ እነ ወዐደ አላህ የአላህ ቀጠሮ ሐቁን ሐቅ ነው። ወስተግፍር በአላህ እስትግፋር በል ሊዘንብከ ሊዝኑ ሊዘንብከ ማለትም በኃጢአትህ አላህ እስትግፋር በል ወሰብህ አላህ ጥራት ይገባሃል ያልክ ቢሐምድ ረብከ በአላሁን ደንጽ ያመዘገንክ ብልአሽይ ወለክባር ጠዋት ማታ ማለት ነው። እነለዚነ እነኛ ዩጃዲሉና የሚከራከሩት የአያትላህ በአላህ አንቀጾች የሚከራከሩት ብገይር ሱልጣንን ማለት ብዱን መረጃ ማለት አለመረጃ የሚከራከሩት አታሁም ምንም መረጃ ሳይመጣላቸው የሚከራከሩት ኢነ ፊ ሱዱሪህም በልቦቻቸው ኢላ ክብሩን እነሱ እኮ በልቦቻቸው ምንም የለም ኩራት ነው እንጂ በልቦቻቸው ውስጥ ምንም የለም። ማሁም ለነሱ ቢባልግህም ምንም የደረሳቸው ቢባልግህም ምንም ያገኙት ነገር የለም ነው። በባልግህ አልገባኝም። እስቲ ጻፉልኝ። ቢባልግህ ጁነ ከሱ ነው የጀመረው አይደለ? ከ47 ወይዝ የተሃጁነ በተከራከሩና በተሟገቱ ጊዜ ፊናር በጀሃነም ዓለም ውስጥ ፈያቁሉ ብለው ይላሉ ዱዓፋኡ እነዚያ ደካሞች እነዚህ ከሙሽሪኮቹ ደካሞቹ ማለት ነው በጀሃነም ውስጥ ሊለዚነ ለነዚያ ስተክበሩ ለኮሩት ሐቅን አንቀበልም ብለው በዱንያ ላይ ለኮሩት ለአለቆቻቸው ማለት ነው ኢና እኛ ኮ ኩና ነበርን ለኩም ለእናንተ ተበዐን ተከታዮች ፈሐል ናችሁ እንዴ አንቱም እናንተ ሞገኑን የምታብቃቁ ወይም እዚህ ጋር የምታድኑን አና ከኛ የምትከላከሉልን ማለት ነው ከኛ የምትከላከሉልን ናችሁ እንዴ ነሲበን ሚነናር ከእሳት ድርሻን ከአላህ ቅጣት የምትከላከሉልን ናችሁ እንዴ ብለው ይጠይቋቸዋል قال بلو على الذين قال بلو على الذين الذين ان استكبروا يكرت حقنا نقبل بلو يكرت ان ان كلن كلاتنم فيها بسوستنن بجحنم اسات وستنن ان الله الله قد حكم بارغط فردوال بين العباد በባሪያዎቹ መሐከል መሰለኝ ይዛ بين العباد በባሪያዎቹ መሐከል አይደለም በባሪያዎቹ መሐከል በርዷል ሄዱስ ተባታችሁ ማለት ነው ደግሞስ ስለጨርስ الذين بلعلوا النزيع في النار بجهنم واستعلوا تسووش بلعلوا لحزنتي لطباكيوش لحزنتي جهنم لجهنم طباكيوش ادعوا ربكم لمنوا لمن طروا لن جيتاتشهون يخفف قلل لأدرق لن عنا كنيا يوما عندهم كان بهم قلل لأدرق لن جيتاتشهون طروا لن ويم لمنوا لن من العذاب كذلك قطعته عندي انسالن عند كان انكون عندي انسالن ويم قالل عندي ادركلن طرولن يلالو قالوا بلا يلواچو الملائكوچو من ذي جهنم زبنوچ قالوا يلواچو اولم تكو ان لبرچم انديت اتيكم يمتمطاچو رسولكم ملكتنيوچاچو يمتمطاچو ان لبرچم اندي بالبيناتي በመረጃ መረጃ ይዘው በዱንያ ላይ ሊያስጠነቅቋቸው ያው ይመጡ አንነበረም قالوا بلا بلاو قالوا بلا ارى መጥቶልን ነበር ግን ያው እኛም አልተቀበልን መጥቶልን ነበር ብለላቸዋል قالوا ከዛ መላእክቶቹ ደግሞ ይመልሳሉ قالوا فدعوا ራሳችሁ ለምኑ እኛ እንዳይነስ ዱአን እኛ እንዳይነ ነገር ሄደን አላህን አንጠይቅም ራሳችሁ ለምኑ ብለላቸዋል وما دعاء الكافرين يكادان لمناكو الا في ضلال طفات الناس ستات وسط يميكت انجي ليلى አይደለም ان لننصروا انيا انردالن رسلنا ملكتنيوቻችን والذين انذيا امنوا يمنوتنم في الحياه الدنيا بدنيا حيوت وسط انرداچوالن يوم كان يقوم በሚቆምበት ቀን አልሸሃዱ መስካሪዎች ለመስከር በሚቆምበት ቀንም መልእክተኞቻችንና እነዛ ያመኑትን እንረዳቸዋለን ጀማአፈን አላህ አክባር ወራይ ታደ ስለዶም አይደለም ወራይ ታደ معذراتهم مكنياتوچاچو የማይጠቅማቸው ቀን ነው ولهم للنسو لعنتون يا ارغماننا قطا አላቸው ነው እንጂ አላቸው ሌላ ነገር የላቸውም ولهم للنسو سوء الدار አስከፊ ዓለም ነው የሚጠብቃቸው ولقد بارغت اتينا ستنال موسى لموسى موسى الهدى ممريان ستنال واورسنا اورسناቸዋል بني اسرائيل لبني اسرائيل موسى مصحف كل النجر ينبيكسن اورسناچوال الكتاب مصحفلم هودن يا مصحف يا ورسناچو يهوت ممريا نو وذكرى تغساص نو لقول الالباب للبونا بالبيتوچ فاصبر يا محمد تاجس إن وعد الله يا الله قطر أكو حق أونتنا واستغفر مهرة طيق لذنبك لونجلك وسبح أطراو بحمد ربك جيتهن كما مسدنقال بالعشي أمشاش لاي والإبكار مالدا كوابطوات لاي إن الذين النزيا يجادلون يمكراكرو في آيات الله بالله أنكسوش يمكراكرو بغير سلطان آتاهم يمت الله جمع الرجاء سينور اندزو يمكراكرو إن في صدور ريهم بلبونا تشوست إلا كبرون كرات الناس أبي تنجي ليلة النقر اللم ما هم النسو أيدلهم ببالغه يفلقوا تبوتا يمي درسو أيدل يفلقوا تبوتا ليمي درسو أيدلهم فاستعيذ بالله بالله تتبك يا محمد إنه السو هو سميع البصير السكو سمعنا تملكاتنا يذللكم النقر جزاكم الله